ኸይር ማሻአላህ። ድምጼ ጥርት ብሎ ነው የሚሰማው? በደንብ ይሰማችኋል? ኸይር ማሻአላህ። በደንብ የሚሰማችሁ ከሆነ መልካም ነው። أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم. In the name of Allah, the most compassionate, the most merciful, all praise and glorification be due to Allah. We bear witness that no one is worthy of worship but Allah. We bear witness Muhammad صلى الله عليه وسلم, indeed the final messenger, the best of speakers, a book of Allah, and the best of guidance with the guidance of Muhammad sallallahu alayhi wa sallam. But Allah sum ijjig batam rukruh ijjig batam azayin bahono. Misgana amlukotinna uddasi hullu la andu gita chin la Allahi tagabbayikun. Anno ka Allah subhanahu wa ta'ala bistakar bahunat simi malak amlaka lamanur musakirallu tuwadda junabiyya chin alayhi salatu wassalam ya Allah barana malik tanyamuna chonim mandihu. Malkam nagigiri gita chin kadduskal Qur'anu. መልካም ምሪት የነብዩ አለይሂ ሰላቱ ወሰለም መንገድ ነው። The messengers and their messages. መልእክተኞችና መልእክቶቻቸው በሚል ርዕስ ሁለት ተከታታይ ፕሮግራሞችን ተመረን ነበር። አላህ ፍቃዱ ከሆነ ዛሬ ሶስተኛውን ክፍል The messengers and their messages. መልእክተኞችና መልእክቶቻቸው የሚለውን ፕሮግራማችንን እንጀምራለን። መቅራት የምትፈልጉ ወንድሞች እህቶች ዝግጁ አድርጉ ኮምፒውተራችሁ። ከዛ ባሻገር ደግሞ ቁርአናዊ አናቅስቶችን ሀዲሳዊ መረጃዎችን መያዝ የምትፈልጉ ወንድሞችና እህቶች ደብተራችሁንና እስክሪብቶአችሁን ዝግጁ አድርጉ። The messengers and their messages. መልእክተኞችና መልእክቶቻቸው። ባለፈው ፕሮግራማችን የተማርነውን ትምህርት ሃይላይት ለማስተዋወስ ሞክርና ወደ ዛሬው ትምህርታችን እገባለሁ። ባለፈው ፕሮግራማችን ሁለት አይነሳውቲን there is obligatory to believe the prophets and the messengers. It is one of the basic principles of Islam. በአላህ መልእክተኞችና ነቢያቶች ማመን ሃይማኖታዊ ግዳጅ ከመሆኑን ባሻገር በአላህ ነቢያቶችና መልእክተኞች ማመን የእምነታችን መሰረት መሆኑን ገልጬ ነበር። ቁርአናዊ ማስረጃዎችን ከሱረቱ አሊ ኢምራን 384 ከሱረቱ በቀራ ምዕራፍ 2 ቁጥር 177 ከሱረቱ በቀራ ምዕራፍ 2 አንቀጽ 285 በሱረቱ ኒሳ ምዕራፍ 4 አንቀጽ 136 መሰለ ቁርአን አንቀጾችን አንስቼ ሃይማኖታዊ ግዳጅ መሆኑን በነቢያቶችና በመልእክተኞች ማመንን ገልጬ ነበር። በሁለተኛነት ሰፋ አድርገን የተመለከትነው አላህ Subhanahu Wa Ta'ala መልእክተኞችን ልኳል። መልእክተኞች የላከበት ምክንያትና ዓላማው ሶስት መሰረታዊ ዓላማዎችን ለማንሳት ሞክራለሁ። አንደኛ አላህን በብቸኝነትና በአዳምነት ሰዎች እንዲገዙ፣ ጣዖት አምልኮን ርግፍ አድርገው እንዲተው፣ በተውሂድ ብርሃን እንዲደምቁ፣ ሽርክን ርግፍ አድርገው እንዲተውና ከሽርክ ጽልመት እንዲወጡ ጥሪ አቅርበውላቸዋል። ሁለተኛው ያንዳንዱ መልእክተኛና ነቢያቶች ሁሉ ሲላኩ አላህ ይላካቸው ጌታችን አላህ ፍጹም ፍታዊ ጌታ ስለሆነ ማስረጃን ሳያቆም ለሰው ልጆች እውነትን ሳይገልጽ ስለማይቀጣ ማስረጃ ይሆኑ ዘንዳ ነው። ለዚህ ሱራቱ ኢስራ ምዕራፍ 17 ቁጥር 15ን ተቀሽ we never pronounce until we send any messengers. እኛ መልእክተኞችን ከመልሳንልክ ምንቀጣ አይደለንም ስላል አላህ መልእክት ሳይወርድ መልእክተኛን ሳይልክ የሚቀጣ ጌታ አይደለምና ጌታችን አላህ ነቢያቶችንና መልእክተኞችን ልኳቸው። በሶስተኛነት መልእክተኞችን በጀነት አብሳሪ በጀነት አስጠንቀቂ አድርጎ ሲልካቸው የመጡት መልእክተኞች ነገ አላህ ዘንድኛ አስረጅ እንዳኖረን አላህ ዘንድ መከራከሪያ እንዳኖረን ጌታችን አላህ በሱረቱ ኒሳ ምዕራፍ 4 አንቀጽ 163 ላይ እንደገለጸው አስረጅ ሆኑ ዘንዳ ልኳቸዋል ነው። ይሄ ሁለተኛ በሰፊ የተመለከትነው ነው። ሶስተኛው ደግሞ ያስተዋልነው ነቢያቶችንና መልእክተኞችን በተመለከተ በቁርአን ውስጥ ታሪካቸው የተወሳ ነቢያቶች አሉ፣ ስማቸውም የተጠቀሳል። ነገር ግን እነዚህ 25ቱ ስማቸው የተጠቀሱ ታሪካቸው የተወሳ ነቢያቶች በቁርአን ውስጥ ሰፍረዋል። ነገር ግን ነብዩ አለይሂ ሰላቱ ወሰለም በሐዲሳቸው እንደነገሩን ጌታችን አላህ 124000 የሚሆኑ ነቢያቶችን 315 የሚሆኑ መልእክተኞችን በመድር ላይ ልኳቸዋል። የነዚህ 124 ነቢያት 124000 ይቅርታ 124000 ነቢያቶች ታሪካቸው አልተወሰን የሁሉም አልተነገረም ስማቸውም አልተጠቀሰም። ነገር ግን እንደ ሙስሊምነታችን ከጌታ ከአላህ ዘንድ የመጡ ነቢያቶችና መልእክተኞች እንደመሆናቸው መጠን በሁሉም አምነን የመቀበል ሃይማኖታዊ ግዳጅ አለብን። ስለሆነም በቁርአን ውስጥ ታሪካቸው ይዘከርልንም አይዘከርም፣ ስማቸው ይወሳም አይወሳም፣ አላህ በላካቸው ነቢያቶችና መልእክተኞች ማመን ሃይማኖታዊ ግዳጃችን ይሆናል ማለት ነው። ሃይማኖታዊ ግዳጃችን ይሆናል። እነዚህንና መሰል ነጥቦችን ለማየት ሞክሬ ነበር። እነዚህንና መሰል ነጥቦችን ለማየት ነበር የሞከርነው ባለፈው። እየተግባባን ነው? ድምጽ እየሰማችሁ? ያ ጀማዓ ከእናንተ ጋር ነኝ። እሺ خير ما شاء الله አሁን ኦኬ። ዛሬ አላህ ፈቃዱ ከሆነ የምንጀምረው ከከድር አለይሂ ሰላም ይሆናል። ቁርአን ውስጥ ሱረቱ ካፍ 18ኛው ምዕራፍ መግቢያችንም የሆነው እሱን ነው። ኢንሻአላህ እሱን እናያለን። እስቲ ስለ ከድር አለይሂ ሰላም እንግዲህ ብዙዎቻችሁ ከድር አለይሂ ሰላም ነብይ ናቸው ወይስ አይደሉም? ሙሳ አለይሂ ሰላም ከድር አለይሂ ሰላም ዘንዳ ሄደዋሉ? የከድርን ማንነት ማወቅ የምትፈልጉ ይመስለኛል። በከድር አለይሂ ሰላም ትምህርቴን እጀምራለሁ ዛሬ። ከድር አለይሂ ሰላም እናስመልክቶ ከድር አለይሂ ሰላም was a righteous slave of Allah to whom Musa alayhi salam traveled in order to seek knowledge from him. Musa alayhi salam ወቀት ከሱ ዘንዳ ያገኝ ዘንድ ወደ ከድር አለይሂ ሰላም ዘንዳ ሄዷል። ከድር አለይሂ ሰላም መልካም የነበረ የአላህ ባሪያ ነበር። Allah has told that there are stories in Surah Al-Kahf. የታችን አላህ በሱረቱ ካፍ ታሪካቸውን አውስቶልናል። በሙሳና በከድር አለይሂ ሰላም በአላህ ሰላም ይሁለቱም ላይ ስፈንና የታችን ታሪካቸውን አውስቷል። እና والله اعلم الله يبلط ያውቃል። ግን በእነዚህ አራት ወሳኝ ምክንያቶች ከድር አለይሂ ሰላም ነብይ መልእክት ነብይ መሆናቸውን መናገር ይቻላል። ከድር አለይሂ ሰላም ነብይ መሆናቸውን አራት ማስረጃዎችን እናሳያለን። በእርግጥ ይሄንን አራት ማስረጃዎችን ከራሴ ልቦለድ የፈለቀ ሳይሆን ኢብኑ ከሲር በኪታባቸው አልቢዳያ ወነሃያ ከሚለው ኪታብ ላይ ለከድር አለይሂ ሰላም ነብይነት አራት ማስረጃዎችን ያቀርባሉ። እና እነዛን ኢንሻአላህ ለመመልከት እንሞክራለን ማለት ነው። የመጀመሪያው ጌታችን አላህ Subhanahu Wa Ta'ala በሱረቱል ካፍ ጌታችን አላህ በሱረቱ ካፍ ምዕራፍ 18 ቁጥር 65 ላይ ስለ ከድር አለይሂ ሰላም እንዲለናል። Then they found one of our slaves on whom we had bestowed mercy from us. ያው ከድር አለይሂ ሰላም አስመልክቶ ይሄንን የቁርአን አንቀጽ ካፍ 18:65 ላይ ያለውን አድምጡኝ። Then found one of our slaves. ከባሮቻችን መካከል አንዱ የሆነውን አገኙ። On whom he had bestowed mercy from us. ከእኛ ዘንዳ እዝነት የተሞላበት የተቸረው የሆነ። And whom he had taught knowledge from us. ከእኛ ዘንድም እውቀት የተለገሰውና የተሰጠው ብሎናል አላህ። እንግዲህ ሙሳ አለይሂ ሰላም እና አብራቸው የነበረው አገልጋያቸው ከድር አለይሂ ሰላምን ባሪያችንን አገኙት ብሎ ጌታችን አላህ በሱረቱ ካፍ 18ኛው ምዕራፍ ቁጥር 65 ላይ አውስቶልናል። ጌታችን አላህ እዚህ ቁርአን አንቀጽ ላይ ሱረቱ ካፍ 18:65 ላይ ለከድር አለይሂ ሰላም የዋለለትን ውለታ ምግረ መንገድ እየነገረን ቁጥር 65 ላይ ምን አለ አላህ? We bestowed mercy. ከባሮቻችን ከእኛ ዘንድ ችሮታን የሰጠነው ብሏል አላህ። ችሮታን የሰጠነው እዝነታውን ያደረግንበት ማለት ነው። ከእኛም ዘንድ ዕውቀትን ያስተማርነው አንድ ባሪያን ማለትም ከድር አለይሂ ሰላምን አገኙ ብሏል አላህ። እና ዕውቀትን አስተማርነዋል ብሏል አላህ። ዕውቀትን ቸረነዋል፣ ዕውቀትን ሰጠነዋል። ለከድር አለይሂ ሰላም ዕውቀት ተሰጥቷቸው ዕውቀት ተቸሯቸው ነበር። ዕውቀት ከጌታ ከአላህ ዘንድ ነው። አላህ ለሁላችንም የሚጠቅም የሆነ ዕውቀትን ያድለን። The apparent meaning is that this mercy was the mercy of prophets. Allah በከድር አለይሂ ሰላም ላይ ያደረገው ዕውቀት ችሮታችንን ለገስነው የሚለው ቃል ችሮታችንን ለገስነው የሚለው በእንግሊዘኛ we put our mercy on him bestow mercy from us ከኛ ዘንድ እዝነትን ወይም ደግሞ ችሮታን ለገስነው ማለት ለነብይነት መረጥነው ማለት ነው። This knowledge was that which was revealed to him. ዕውቀትንም ለገስነው ያለን አላህ በመለኮታዊ ራእይ በኩል የሚመጣለትን ዕውቀትን የሚጠቁመው ነው። የመጀመሪያው ለነብይነቱ የሚቀርበው ማስረጃ አላህ ዕውቀትን ተሽግሮታል በመለኮታዊ መልኩ የሚመጣለት ዕውቀት ነው። ሁለተኛ ነገር ደግሞ አላህ ከኛ ዘንድ ችሮታን ለግሰናል የሚለው ነብይነትን ማዕረግን ነው የሚያሳየው። ታስተውሉ እንዶ አስተውላችሁ እንደሆነ ሱረቱ ካፍ ምዕራፍ 18 ላይ ሶስት ወሳኝ ክስተቶች ተከስተዋል። ለምሳሌ መርከቧን ቀደዋሉ ከድር አለይሂ ሰላም። ነገር ግን ሙሳ አለይሂ ሰላም በጉዳዩ በጣም ተበሳጭተው ለምንድን ነው መርከቢቷን የቀደልከው ብለው ተናገሩ። ነገር ግን ከድር አለይሂ ሰላም ወደፊት የሚመጣውን ነገር ያውቁ ስለነበር አላህ አስቀድሞ በልቦናቸው ስር አሳውቋቸው ስለነበር ነው ያንን ያደረጉት። ልጁንም ሲገሉ ልክ እንደዛው ማለት ነው። ይሄ የሚያሳየው ለከድር አለይሂ ሰላም አላህ የሚያሳውቃቸው ዕውቀት ነበር። ይሄ ደግሞ ነብይነታቸውን የሚያመላክት ነው ይላሉ። ሁለተኛ ማስረጃ ሆኖ የሚቀርበው ሙሳ አለይሂ ሰላም said to him ሙሳ አለይሂ ሰላም ራሱ እንዲ ማለቱን እንተዘግቦ እናገኛለን በሱረቱ ካፍ ምዕራፍ 18 ከቁጥር 66 እስከ 70 በሱረቱ ካፍ ምዕራፍ 18 ከቁጥር 66 እስከ 70 ላይ የምናገኘውን የቁርአን አንቀጽ ነው። May I follow you so that you teach me something of that knowledge guidance and truth force which you have been taught by Allah. አንተ ዘንድ የተሰጠ ዕውቀት የተቸረ ዕውቀት አለ አላህ ተዓላ የሰጠ ዕውቀት እና ሙሳ አለይሂ ሰላም ለከድር አለይሂ ሰላም የተናገረው ንግግር ነው ከተማርከው ነገር ቀጥተኛውን ዕውቀት ታስተምረኝ ዘንድ ልከተልህን ብሎ ጠየቀው አላህ ያሳወቀህ ዕውቀት አለ አላህ ያሳወቀህን ዕውቀት ከተማርከው ነገር ቀጥተኛውን ዕውቀት ታስተምረኝ ዘንድ ልከተልህን አለው ይለናል ልከተልህን አለው ይላል ከዛ ቁጥር 67 ላይ የምናገኘው አንቀጽ ምን ይላል ከድር አለይሂ ሰላም ደግሞ ይመለሰለት ምላሽ ነው የምንሰማው verily you will not be able to have a patient with me ባሪያው ማለትም ከድር አለይሂ ሰላም አንተ ከእኔ ጋራ መታገስን በጭራሽ አትችልም ማለት ታጋሽ ሆነ መቀጠል አትችልም ከእኔ ጋራ በማለት መለሰለት ነገር ግን ቁጥር 68 ላይ ያለውን አስተውሉ ቁጥር 68 ላይ and how can you have been patient about a thing which you know not በእውቀትን በእርሱ ዘንዳ ባልደረስክበት ነገር ላይ እንዴት ትታገሳለህ አለው አንተ በእውቀት ያልደረስክበት ጉዳይ ላይ እንዴት ልትታገስ ትችላለህ ምክንያቱም ከድር አለይሂ ሰላም ለሚያደርጋቸው ድርጊቶች ሙሳ አለይሂ ሰላም ታጋሽ መሆን እንደማይችል እየነገረው ነው ምክንያቱም ታጋሽ የማይሆነው ምንድነው ሙሳ አለይሂ ሰላም ታጋሽነታቸው የማይታይበት ምክንያቱ ለምንድነው ከድር አለይሂ ሰላም ለሚስተረገብሩ ተግባር ከጀርባው ጥበቡን ያውቁምና መጨረሻ ላይ የሚመጣውን ውጤት ከድር አለይሂ ሰላም አስቀድሞ አላሁ ተዓላ በልባቸው ስላሳወቃቸው መጨረሻውን ስለማታውቅ የማደርገውን ድርጊት አንተ በትዕግስት አትቀበለውም ምክንያቱም ባል ዕውቀት ባደረሰበት ዕውቀት በሌለህ ነገር ላይ ታጋሽ ልትሆን አትችልምና ቁጥር 69 ላይ ሙሳ አለይሂ ሰላም ምን አሉ ሙሳ said if Allah wills you will find me patient and I will not be disobey you in out ሙሳም አላህ የሻ እንደሆነ ታጋሽ ላንተም ደሞ ትዛዝ የማልጥስ መሆኔን ታገኘኛለህ ትዛዝህን ሳልጥስ አላህም ከሻልኝ ደሞ ታጋሽ ሆኜ በመታደርገው ነገር ታጋሽ በመታዘዝ ነገር ትዛዝህን ሳልጥስ በትዛዝ ሆኜ ታገኘኛለህ ብሎ መለሰለት ቁጥር 70 ላይ ከድር አለይሂ ሰላም የመለሰው ምላሽ ነው then if you follow me ask me not about anything till I myself mention of it to you ብትከተልኝም ለአንተ ከርሱ ማሳወቀን እስከምጀምርልህ ድረስ ከምንም ነገር አትጠይቀኛለሁ በመተገብራቸው ተግባራቶች ምንም አይነት ጥያቄ እንድትጠይቀኝ አያስፈልግም እኔ እስክገልጽልህ ጉዳዩን እስካብራራልህ ድረስ የማደርገውን ድርጊት ልክ ስድግቱን ስፈጽም ይሄን ለምን አደረክ ብለህ ጥያቄ እንዳትጠይቀኝ አለው ይሄ የሚያሳየው እንግዲህ አስተውሉ if he was not a prophet ነብይ ባይሆን ኖሮ he would not have been infallible የወደፊቱን ነገር አስቀድሞ ባላወቀም ነበር ሙሳ አለይሂ ሰላም was a great prophet and noble messenger who must have been infallible በርግጥ ሙሳ አለይሂ ሰላም ነብይና መልእክተኛ ተደርገው ለበኒ እስራኤል የተመረጡ ናቸው አላህ ወደፊት የሚከሰተውን ክስተት የሚያሳውቃቸው would not have been so keen to seek knowledge from him እንደዚህ እንግዲህ ከድር አለይሂ ሰላም አንዳንድ ሰዎች ወልይ ነው የሚሉ አሉ ወልይ ለሆነ ሰው አላህ ይሄን እንደዚህ አይነት እንኳን ዕውቀት አያሳውቀውም ተግባብተናል የግድ ነብይ ቢሆን እንጂ was not infallible በሚከሰተው ክስተት ላይ ምንም አይነት ስህተት ሳይሆን ቀጥታ ከመረኮታዊ ምሪት የተነሳ ጉዳዩን የሚያብራሩ ስለሆኑ because he was determined to go to him ምክንያቱም አላህ ሙሳ አለይሂ ሰላምን የተከበረ ነብዩን የተከበረ መልእክተኛው ሙሳ አለይሂ ሰላምን አላህ በፍጹም ወደ ወልይ ዘንድ አይልከውም ነብይ ዘንድ ቢልከው እንጂ ነው and search for him even that look a long time እንደውም አንዳንድ ኪታቦች ላይ ሙሳ አለይሂ ሰላም ከድር ጋር ለመሄድ it took 80 years ነው የሚሉት 8 አመታትን ፈሽቷል ነው የሚሉት 8 አመታትን ወስዷል ሱብሃንአላህ ሙሳ አለይሂ ሰላም ከድር አለይሂ ሰላም ወቀት ደሞ ሰጥ 80 ነው እንደው 80 80 አመታትን ፈሽቷል እንግዲህ ምን ያህል ረጅም ጉዞ እንደተጓዙ አስተውሉ and then when he met him he humbled himself before him እንደው ሙሳ አለይሂ ሰላም እኮ ከድር አለይሂ ሰላምን ሲያገኙ ልቦናቸው ትሁት ነው የሆነው ራሳቸውን ዝቅ ነው ያደረጉለት ለከድር አለይሂ ሰላም showed respect towards him እርሱንም በጣም አከበሩት followed him in the manner which indicate that he was keen to learn from him እሱ ዘንዳ ዕውቀትን ፈልጎና ሽቶ እንደመጣ ራሱን አሳምኑ እሱ ዘንዳ ውቀት እንዲማር እንደመጣ አይነት ሰው ስብእናን ተላብሶ ቀርቧቸው ነበር። This indicated that he was a prophet like him. ይሄ የሚያሳየው ደግሞ ከደር አለይሂ ሰላም ልክ እንደ ሙሳ አለይሂ ሰላም የነብይነት ማረግን መቸራቸው ነው። Who received revelation. ያለ ምንም ጥርጥር መለኮታዊ ራእይ ይመጣላቸው ነበር. Just as he did, as he had been given divine knowledge and secrets of the prophethood that Allah hadn't given to Musa alayhi salam. Allah la Musa alayhi salam yalcharachewunna yalasawqachewun neger lekedra alayhi salam asawqachew neber. Lekedra alayhi salam asawqachew neber. Ihe yemiyasayew nabiyinet maareg inde tesetachew yemelaketan. Sostenyaw andenyaw ngidi Allah kenya zend chirota allegesno uqatun setteno maletu hulettenya Musa alayhi salam rasu kedra alayhi salam zenda hedew indimaru getachin Allah mazezu sostenyaw demo አልከደር ኪል ዘ ቦይ ሱረቱ ካፍ ምዕራፍ 18 ላይ ከደር አለይሂ ሰላም ልጁን ገለዋል አንድ ልጅን ገለዋል አይደል but that was only because of revelation ይሄንን እኮ ያደረኩት በመለኮታዊ ምርት ነው እንጂ ወልይ ቢሆኑ ነበር ኖሮ ወልይ ተነስተው አንድ ሰው መግደል አይችልም ነገር ግን Allah because of revelation that he received from a loving servant ንክስናውና ልቅናው ከፍ ካለው ሁሉን አዋቂ ከሆነ ግልጹ ምስጢሩም እሱ ዘንዳ እኩል ለሆነ ለጌታ አላህ በእውቀቱ ሁሉን ላካተተው ላካበበው ጌታ አላህ ከሱ ዘንዳ እውቀት ትችሯቸው ስለነበር በመለኮታዊ መገለጥ ልጁን እንዲገሉ ታዟሉ This is independent prophet of his prophet ايه ያለ ምንም ማወላደት ለነብይነት ማዕረጋቸው ማስረጃ ሆኖ ማቅረብ እንችላለን creep of his infallibility ايه ግልጽ ነብይነታቸውን የሚጠቆም ስለሆነ because a wali is not permitted to kill people askademi endegelesku wali sawun ligadil masrajja sawun ligadil tizaz aysetawumna no selezi alkader kid that boy who had not yet reached the age of puberty gena dersaqiti tebulo mitterra weyim demo puberty bilen bengilzenya mintara yeglumusna waqt malatna siders yanne lij indigedel adregut mekniatum yihi saw gena edg biadig noro golmassa bihon he would force his parents to become a kafir and to become because of intense love for him walajochun wedefit asgeddudwacho keemnetacho yafenaqalawachawallna gita allah indazezaw yihinin tegwar fetsemen yihinin tegwar fetsemen yihi nabiyinetachon yamelaketallen albidaa wenneha bimilo kitabacho lay ibn kathir miyasafrut khair aratenya masrajja aratenya When Al-Khidr explained to Musa alayhi salam what he did mean he said after that Angiri kadar alayhi salam yetegeberutun tegwar mecharasha lay le Musa alayhi salam misturun atababun abrartawullachwan Surah Kaf nuraf 18 qutr 82 lay As a mercy from you Lord and I did them not of my own accord Kadar alayhi salam barasachew tenasashinet indalfetsemut barasachew yelbulled astasasum indaltegeberut begitse kwankwa አስረድተውታል በፍቃዴም አልሰራውትም ይሄንን በርሱ ላይ መታገስን ያልቻልከው ነገር ፍቹ ነው ብሎ ፍቹን በብሉ አስረድተው ከጌታ ከአላህ ዘንድ በትዛዝ እየተገበሩት ከጌታዬ ችሮታ ድልባቸውን እንዲያወጡ ፈቀደ በፍቃዴም አልሰራውትም በማለት ሙስከደር አለይሂ ሰላም በፍቃዳቸው ተግባሩ እንዳልፈጸሙት ከጌታ አላህ ዘንድ ምሪት ተሰጥቷቸው እንደተገበሩት ያሳያል ይሄ የሚያሳየው ደግሞ ከራሳቸው ኢኒሼቲቭ ሆነው ያደረጉት ሳይሆን ከጌታ ከአላህ ዘንድ በመለኮታዊ ምሪት እንዲተገብሩት ታዘው እንጂ ከዚህ አንጻር ከደር አለይሂ ሰላም ነብይ ናቸው ማለት ነው አንዳንድ ሰዎች በነገራችን ላይ ስለ ከደር አለይሂ ሰላም የተለየ ምልከታ አላቸው በውጪም አደም ይሁን በአገራችንም ተጨባጭ ሁኔታ ማለት ነው ከደር አለይሂ ሰላምን በተመለከተ አልሞቱም የሚሉ ሰዎች አሉ እንደውም አንዳንድ ጊዜ በራ ቀብቀቡ አናግሮኛል ምናምን የሚሉ ሰዎች አሉ ትዛዝ ሰጥቶኛል መልእክት አስተላልፎልኛል ይላሉ እንደዛ አይነት አስተሳሰቦች በእስላም ተቀባይነት የላቸውም አንድ ሁለተኛ እንደዛ አይነት አመለካከቶች ወደ ሽርክ የሚጠሩ ናቸው ካንድ አላህ ውጪ ያለን አካል እስቲጋሳን እንድንጠይቅ ወይም ልመና እንድናደርግ የሚጋብሱ ናቸው አንድ ሙስሊም ደግሞ አቂዳውን ማጥራት አለበት ተውሂድን በልቦናው ስር ንጹህ ማድረግ አለበት እና ከደር አለይሂ ሰላም በህይወት አሉ የሚሉ ሰዎች ተሳስተዋል ምክንያቱም ከደር አለይሂ ሰላም ብቻ አይደለም እግረ መንገድ ዕውቀት እንዲሆናችሁ ኤልያስንም ጭምር ማለት ነው ኤልያስንም ጭምር ሁለቱም አልሞቱም በህይወት አሉ የሚሉ አሉ ይሄንን በተመረከተ ዑለማዎቹ በግልጽ ያስቀመጡት ነገር ምንድነው ሁለቱም አልሞቱም ብሎ መናገር አንደኛ ይሄ በር ለሸይጣን በር ከፋች ነው በሸይጣን በር ከፋች ነው በእነሱ ላይም የተደረገ ቅጥፈት ነው። Many people claim that they have met al-Qadr እንደውም ከዘሩና አግኝተነው ነበርም ይላሉ። መልእክት ሰጥቶኛል ቀደም እንደነገርኳችሁ ማለት ነው። እና ይሄንን በተመለከተ ምንድነው የሚሉት የሐዲስ ሊቃውንቶቹ? ለምሳሌ some of the great scholars of hadith, ለምሳሌ ቡኻሪን መጥቀስ እንችላለን፣ ኢብኑ ከሲርን ማንሳት እንችላለን፣ ኢብኑ ሐጀር አላሽቃኒን ማንሳት እንችላለን። እነዚህን መሰል ተላላቅ የሐዲስ ምሁራኖች ምን አይነት አመለካከት ነው የሚሰጡት በዚህ ጉዳይ ላይ? ከድር አለይሂ ሰላም በህይወት አሉ ለሚሉት to prove that these prophets and እነዚህ የሚያቀርቡት መረጃዎች አሉ። እነዚህ መረጃዎች አንደኛ ደኢፎች ናቸው፣ ደኢፎች ናቸው። The strongest evidence to refute those who say that al-Qadr Allah with that fact there is no sahih hadith to support this idea. ይሄንን ሐሳብ የሚደግፍላቸው አንድም ሰሂህ ሐዲስ አይገኝም። ከስድስቱ ኩቱቦች ውስጥ አንዲቱም ቦታ በሰሂህ ደረጃ የተዘገበ ሙታዋቲር በሆነ መልኩ የተገለጸ ከዘር አለይሂ ሰላም በህይወት ለመኖራቸው የሚያሳይ ሐዲስን አታገኙም፣ ደኢፎች ቢሆኑ እንጂ። ስለዚህ if he were alive እንደው ለመስማማት ብለን እንኳን በህይወት ቢኖር ይላሉ ዑለማዎቹ it would have been obligatory for him to follow the messenger sallallahu alaihi wasallam ከደር አለይሂ ሰላም ነብዩ አለይሂ ሰላቱ ወሰለምን መከተል የግድ ይለዋል። አሁን ለመስማማት ያህል ነው for the sake of argument ከደር አለይሂ ሰላም በህይወት እንኳን ነበሩ ብለን ብንስማማ ወይም አሉ ብለን ብንስማማ ተወዳጁን አለይሂ ሰላቱ ወሰለምን የመከተል ሃይማኖታዊ ግዳጅ አለባቸው። to follow him and to support him እንደውም ነብዩ አለይሂ ሰላቱ ወሰለምን መከተል መርዳትና ማገዝ ይጠበቅባቸዋል። ቁርአን ይሄንን ስለሚል ማለት ነው ማስረጃ አለን ከቁርአን እና ቀርባለን። እና አላህ made a covenant with the prophets from before Muhammad sallallahu alaihi wasallam ከነብዩ ሰለላሁ ዐለይሂ ወሰለም በስተፊት የነበሩ ነቢያቶችን ሁሉ ቃል አስገብቷቸዋል። ነብዩ አለይሂ ሰላቱ ወሰለምን ቢያገኙ እሳቸውን ሊረዱ እሳቸውን ሊከተሉ ሁሉንም ነቢያቶች አላህ ቃል አስገብቷቸዋል። በሱረቱ አሊ ኢምራን ምዕራፍ 3 ቁጥር 81 ላይ አሊ ኢምራን 3 81 ላይ remember when Allah took a covenant of the prophets Allah የነቢያትን ቃል ኪዳን ከመጽሐፉና ከጥበብ ሰጣችሁ ከዚያም ከእናንተ ጋር ላለው መጽሐፍ የሚያረጋግጥ መልእክተኛ ቢመጣላችሁ በእርሱ በእርግጥ እንደምታምኑበት በእርግጥም እንድትረዱት ሲል በያዘ ጊዜ አስታውስ ይላል። አላህ ቃል ኪዳንን ይዟል ከመልእክተኞቹ ከነቢያቶቹ ጋር ምን በማለት ከእናንተ ጋር ያለው መጽሐፍን የሚያረጋግጥ እናንተ ዘንድ ያለውን ያዛችሁትን መጽሐፍ ሙሰድቅ የሚያደርግ ቁርአን በባህሪው ሙሰድቅ ነው። በርካታ ባህሪያቶች አሉት። ኢንሻአላህ አላህ ፈቃዱ ከሆነ ወደፊት እናያለን የቁርአን ባህሪያቶችን በተመለከተ። ከባህሪያቶቹ መካከል አንዱ አልሙሰድቅ ነው። ቁርአን ሙሰድቅ ነው፣ ኮንፈርም የሚያደርግ ነው። በተውራትና በኢንጂል በብሉይ ኪዳንና በአዲስ ኪዳን የተገለጹትን እውነታዎች የሚያረጋግጥ መጽሐፍ ነው። ፉርቃን የሚባልም ባህሪ ያለው እውነትን ካሰት የሚነጥል ሙሃይሚን የሚል ባህሪ ያለው በብሉይ ኪዳንና በአዲስ ኪዳን ያልተጨመሩትን አዳዲስ ነገሮችን ጨምሮና አካቶ የሚያሳይ መጽሐፍ። አላኩል ያህል ግን ወደ ነጥብ እየመለስ አላህ Subhanahu Wa Ta'ala ከእናንተ ዘንድ ያዛችሁትን መጽሐፍ የሚያረጋግጥ ሙሰድቅ የሚያደርግ መልእክተኛ ጊዜ ይሄን መልእክተኛ ብታገኙት በእርግጥ እንድታምኑበትና ከማመንም ባሻገር እንድትረዱት ሲል በያዘ ጊዜ አስታውስ አረጋግጣችሁን አላቸው። በዚያም ላይ ኪዳኔን ያዛችሁን ማለት ቃል ኪዳኔን ያዛችሁን አላቸው። እነሱም አረጋግጠን አሉ። እንግዲያስ መስክሩ እኔም ከእናንተ ጋር ከመስካሪዎች ነኝ አላቸው። ስለዚህ ሁሉም ነቢያቶች እና መልእክተኞች መሰድቅ ሆነውን ቁርአን ይዞ የመጣውን ይመጣውን መልእክተኛ ብታገኙት ልትረዱትና ልትከተሉት ግዴታችሁ ነው ብሏቸዋል። ስለዚህ ከደር አለይሂ ሰላም ነብይና የነብይ ሆነው እንግዲህ ነብይነታቸው ግልጽ ነው፣ ግን በህይወት ካሉ ወይም ቢኖሩ ኖሮ ነብዩ አለይሂ ሰላቱ ወሰለምን ከዚህ ቁርአን አንቀጽ አንጻር መከተል የግድላቸዋል። አረንዶም ነብዩ አለይሂ ሰላቱ ወሰለም እንድን ያሉ the messenger sallallahu alaihi wasallam told us if Musa had been alive he would have been had no choice but to follow him or to follow me. የሙሳ አለይሂ ሰላም እንኳን በህይወት ቢኖር እኔን ከመከተል ውጪ ምርጫ የለውም ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ነብዩ አለይሂ ሰላቱ ወሰለም ሙሳ አለይሂ ሰላም እንኳን በህይወት ቢኖር እኔን ከመከተል ውጪ ምርጫ የለውም በማለት ሁሉም ነቢያቶች በህይወት ቢኖሩ ወጥቀሉ ነብዩ ሰለላሁ ዐለይሂ ወሰለም ስለሚከተሉ ከደር አለይሂ ሰላም ቢኖር እንኳን በህይወት ይሄ ቁርአን አንቀጽ በሳቸው ላይ ግዳጅ ይሆናል። እና በጥቅሉ በእነሱ ላይ የሚነገሩት ንግግሮች ሁሉ ቅጥፈቶች ናቸው ነው ቅጥፈቶች ናቸው። ሁለተኛው ደግሞ ይሄንን ምን መታበት ማስረጃ ነብዩ አለይሂ ሰላቱ ወሰለም አንድ ጀነሬሽን ከመቶ አመት በላይ መቆየት እንደማይችል ነግረውናል። አንድ ጀነሬሽን ከመቶ አመት አንድ ትውልድ ከመቶ አመት በላይ አይቆይም። ለምሳሌ አሁን ያለው ትውልድ ከመቶ አመት በኋላ አይኖርም ኮምፕሊትሊ ማለት ነው። ኮምፕሊትሊ ይሄ ትውልድ ከመቶ አመት በኋላ አይኖርም። ዋን ሴንቸሪ አፍተር ዋን ሴንቸሪ ኖ ዋን ኢዝ ጎይንግ ቱ ቢ ሂር ማንም ሰው እዚህ አይሆንም። ሱብሃንአላህ በጣም የሚያጅብ ነው። እና እነዚህ ማስረጃዎች ካቀረብን በቂ ነው ብዬ አስባለሁ። ወላሁ አዕለም በክድር ዙሪያ ላይ ይሄን ያህል ካልኳችሁ በቂ ነው። ይሄን ያህል በክድር አለይሂ ሰላም ጉዳይ ላይ ካልኩኝ በቂ ነው ብዬ አስባለሁ። ወደ ሁለተኛው ፓርቲ ልግባ። ኦኬ ነቢ ላን ኡስታዝ ኢፍ ከድር ኢዝ ነቢ ዲድ ሂ ጊቭ ቡክ መጽሐፍ ተሰጥቶታል ወይ ነው? ዲድ ሂ ሪሲቭ አ ቡክ። ኦኬ ከድር አለይሂ ሰላም ነቢ ከሆነ መጽሐፍ ተሰጥቶታል ወይ? መጽሐፍ ተሰጥቶታል ወይስ አይደለም የሚለውን በቁርአን ውስጥ በቀጥታ አልተነገረም። በቁርአኑ ሳልተነገረም ግን መልኮታዊ ራእይ ይመጣለት እንደነበረ ግልጽ ነው። ወቀትን ሰጠነው ብሏል አላህ። መልኮታዊ ራእይ ይመጣለት ነበር እና መጽሐፍ ተሰጥቷል የሚለው በግልጽ ለሱ ተነጥሎ መጽሐፍ ተሰጥቷል አልተባለም። ግን ጌታችን አላህ በሱረቱል አንቢያ ምዕራፍ 1 ቁጥር 5 ላይ ካንተ በፊት ከመልእክተኛ አንድም አላክንም ይላቸዋል ለነብዩ አለይሂ ሰላቱ ወሰለም። ካንተ በፊት ከመልእክተኛ አንድም አላክንም ለዛ መልእክተኛ ከነብዩም ከመልእክተኛም ካንተ በፊት አንድም አላክንም ለዛ መልእክተኛ መልኮታዊ ራእይ የምናወርድለት ቢሆን እንጂ ይላል አላህ። ከነብዩ አለይሂ ሰላቱ ወሰለም በስተፊት የተላከ ነብይም የለም መልእክተኛም የለም መልኮታዊ ራእይ የሚወርድለት ቢሆን እንጂ። ስለዚህ መልኮታዊ ራእይ ይወርድላቸው ነበር። በመጽሐፍ መልክ ነው የወረደላቸው፣ በልቦናቸው ስር ነው ያስቀመጠው። ወላሁ ተዓላ አለም፣ አላህ ዘንድ ነው ዒልሙ ያለው። ወላሁ አለም። ቁርአን ውስጥ ግን 5 መጽሐፍቶች ብቻ ነው የተጠቀሱልን። አሁን 25 ነቢያቶች ተነግረውናል። ለነዚህ ከ5 ውስጥ ግን 5ቱ መጽሐፍ እንደተሰጣቸው ቁርአን አውስቶልናል። በእርግጥ ለሁሉም ነቢያቶች መጽሐፍ ሰጥተናል የሚል የቁርአን አንቀጽ አለ። አላህ ሱረቱል ሐዲድ ምዕራፍ 57 ቁጥር 25ን ከፍታችሁ ብታነቡት አላህ ምን ይላል? We have previously given for every prophet and messengers sent our scriptures. ለመልእክተኞቻችን ሁሉ ማስረጃን ሰጥተናቸዋል ይላል አላህ። መጽሐፍን እንዳወረደላቸው ለሁሉም ነቢያቶች ነግሮናል። ስፔሲፊካሊ ለከድር እንዲህ ተሰጥቷል የሚል ቁርአናዊ አንቀጽ ግን የለም። ለሁሉም ነቢያቶች ግን ኢንጀነራል ተሰጥቷቸዋል። ኢንጀነራል ለሁሉም ነቢያቶች መጽሐፍ ተሰጥቷቸዋል። አንዳንዶቹ የሚያረጋግጡም ነበሩ፣ የሚሰጣቸውም እንዳሉ ቁርአን ነግሮናል። ወላሁ አዕለም። እሺ ወደ ሁለተኛው ፓርት ልግባ። ሁለተኛው ክፍል የመጀመሪያውን ፓርት ተስማምተናል ወንድሞች እህቶች፣ ገብቷቸዋል ሐሳቤ? ግልጽ ነው። እሺ ጥሩ፣ ወደ ሁለተኛው ፓርት እንግባ። አሁን ከከድር አለይሂ ሰላም እንውጣ። Disbelieving in one messenger is disbelieving in all of the messengers of Allah subhanahu wa ta'ala. በአንዱ የአላህ መልእክተኛው ማስተባበል በሁሉም የአላህ መልእክተኞች እንደ ማስተባበል ይቆጠራል። በአንዱ የአላህ መልእክተኛ ማስተባበልና መካድ በሁሉም የአላህ መልእክተኞች እንደ ማስተባበል ይቆጠራል። ምክንያቱ ምን እንደሆነ እንመጣበታለን። እስቲ ግን የት ስፍራ ላይ ነው እንደዚህ አይነት አገላለጽ ያለው እንብል። በሱረቱ ሹዓራ ላይ እናገኛለን። አብዛኞቹን ሱረቱ ሹዓራ ላይ እናገኛለን። በነገራችን ላይ ከዚህ በፊት ገለጨላችሁ እንደሆነ አላውቅም፣ ሱረቱ ሹዓራ ምዕራፍ 26 እጅግ በጣም ከምወደው የቁርአን አንቀጽ መካከል አንዱ ነው። በጣም ወደዋለሁ ሱረቱ ሹዓራ ምዕራፍ 26። እና ወንድሞቼ ቶች ሱረቱ ሹዓራን በምትሰሙበት አልያም በምትቀሩበት ጊዜ አስተዋሳችሁ ዱዓ እንድታደርጉልኝ እግረ መንገዴን መልእክት አስተላልፋለሁ። ሱረቱ ሹዓራ። ኦኬ በሱረቱ ሹዓራ ምዕራፍ 26 ቁጥር 105 ላይ the people of Noah denied the messengers የኖህ ህዝቦች መልእክተኞቻቸውን አስተባበሉ ይላል አላህ። የኖህ ህዝቦች መልእክተኞቻቸውን አስተባበሉ። አላህ ሱብሃነሁ ወተዓላ ለኖህ ህዝቦች የላከላቸው መልእክተኛ ኖህ አለይሂ ሰላም ብቻ ሆኖ ሳለ ግን ሲገልጸው ምንድን ያለው? ኖህን ሲያስተባብሉ መልእክቱን አንቀበልም ሲሉ፣ ወደ እምነት አንገባም ሲሉ፣ በክህደታችንና በጥመታችን እንዋዥቃለን ሲሉ ጌታችን አላህ ምንድን ያለው? ሱረቱ ሹዓራ ምዕራፍ 26 አንቀጽ 105 ላይ the people of Noah denied the messengers the messenger አይደለም ያለው the messengers ሙርሰል መልእክተኞቻችንን አስተባበሉ የኖህ ህዝቦች አሉ። ምክንያቱም አንዱ ኖህ ማስተባበል የኖህን አስተምሮት አንቀበልም ማለት የሁሉንም ነቢያቶች አስተምሮት አንቀበልም ማለት ነው። አንድ ሁለት በሱረቱ ሹዓራ አሁንም እዛው ምዕራፍ ላይ በሱረቱ ሹዓራ ምዕራፍ 26 አንቀጽ 123 ላይ አንቀጽ 123 ላይ the people of Ad denied the messengers የአድስ ወጭ መልእክተኞቻቸውን አስተባበሉ አስተውሉ መልእክተኞቻቸውን አስተባበሉ ለአድስ በተላከው ሁዳ አለይሂ ሰላም ነው። ካራቱ የአረብ ነቢያቶች መካከል አንዱ የሆነው ሁዳ አለይሂ ሰላም ተልኮላቸው ሳለ ነገር ግን ሁድን ያስተባበሉት አለይሂ ሰላም የሱን አስተምሮት ማልቀበሉ የሚያሉት አለይሂ ሰላም ነገር ግን አላህ የሁሉንም መልእክተኞች ሐሳብና የሁሉንም መልእክተኞች አስተምሮትን እንደ ውግዝ እንዳደረጉ አድርጎ አቀረበው። አሁንም እዛው ሱረቱ ሹዓራ ላይ እንመለከታለን ምዕራፍ 26 ሱረቱ ሹዓራ ምዕራፍ 26 ቁጥር 145 ላይ በቁጥር 141 ይቅርታ ቁጥር 141 ቁጥር 141 ላይ ሰሙድ denied the messengers ሰሙድም መልእክተኞቻቸውን አስተባበሉ ማለት በቃ ሰሙድ እንዳስተባበለች ያቺ ከተማ የሰሙድ ህዝቦች መልእክተኞቻቸውን አስተባበሉ አለ። መልእክተኞች ተታው አይደለም የተላከው ሷሊህ አለይሂ ሰላም ነው ሷሊህ ነው የተላከላቸው ነገር ግን መልእክተኞቻቸውን አስተባበሉ ብሎ ቁርአን በብዙ ቁጥር ግልጽ ገለጸው። አንድ ቁርአን አንቀጽ ልጨምር እዛው ሱረቱ ሹዓራ ምዕራፍ 26 በሱረቱ ሹዓራ ምዕራፍ 26 ቁጥር 160 አለ ቁጥር 160 the people of lut denied the messengers የሎጥ ህዝቦች መልእክተኞቻቸውን አስተባበሉ ይላል። ለሎጥ ህዝቦች የተላከው መልእክተኛ ነው ጣሊስ ሰላም ሆኖ ሳለ ነገር ግን የሎጥ ህዝቦች መልእክተኞቻቸውን አስተባበሉ ብሎ መግለጹ አላህ Subhanahu Wa Ta'ala አንድም መልእክተኛ ማስተባበልና መካድ ሁሉንም መልእክተኞች ማስተባበልና መካድ መሆኑን ግልጽ ስለሆነ ነው። ይህ የሆነበት ምክንያት ግን ለምንድን ነው የሚለውን እናስተውላለን። የዚህ ምክንያቱ there is known that every nation disbelieve in the messenger ይህ ግልጽ ነው። ሁሉም አላህ Subhanahu Wa Ta'ala መልእክተኛ ይላከላቸው ነቢያትን ይላከላቸው ህዝቦች ቀደምት የነበሩት አብዛኞቹ አስተባብለዋል መልእክተኞቻቸውን አንቀበልም ብለዋል መልእክቶቻቸውን አንሰማም ብለዋል። ልክ እንደ ኑህ አለይሂ ሰላም የነበሩ ህዝቦች እንደውም ጆሮአቸውን በጣታቸው እስኪሸፍኑ ድረስ እስኪጋረዱ ድረስ ደርሰዋል አንተን ማየት አንፈልግም ብለው ፊቶቻቸው ላይ መሸፈኛ እስኪያረጉ ደርሰዋል። But disbelief in one messenger is counted as disbelief in all of the messengers of Allah Subhanahu Wa Ta'ala. በአንዱ የአላህ መልእክተኛ ማስተባበል በሁሉም የአላህ መልእክተኞች ላይ እንደ ማስተባበል ይቆጠራል። ለምን? Because the messengers are bearers of one message that is Islam, that is Tawhid, that is Islam. ምክንያቱም ሁሉም የአላህ መልእክተኞች መልእክታቸው አንድ ነው እርሱም እስልምና ነው። የሁሉም የአላህ መልእክተኞች መልእክት አንድ ነው እርሱም እስላም ነው እርሱም ተውሂድ ነው። አላህን በብቸኝነት መገዛት ከአላህ ውጪ ያለን አካል እርግፍ አድርጎ መተው ጌታን አላህ Subhanahu Wa Ta'ala ለሱ ብቻ ማደግደግ ለሱ ማጎብደድ ለሱ ማደግደግ እንደሚገባቸው ጥሪ አቀርባሉ። በእስላም ህይወታቸውን እንዲኖሩ ከእስላም ውጪ ባሉ አስተሳሰቦች በመድረክ አመለካከቶች እንዳይጠለፉ ግብዣ አቀርባውላቸዋል። ስለዚህ ኑህ አለይሂ ሰላም ያስተማረው ሎጥ አለይሂ ሰላም ያስተማረው ሰሙድ ለሰሙድ ህዝቦች የተላከው ሷሊህ ለአድ ህዝቦች የተላከው ሁድ ለመድየም ህዝቦች የተላከው ሹዓይብ ለሉጥ ህዝቦች የተላከው ሉጥ አለይሂ ሰላም ሁሉም ነቢያቶች እና መልእክተኞች መልእክታቸው አንድ ነው እሱም እስላም ነው። በመልካም አብሳሪ በጀነት አብሳሪ በጀሃነም አስጠንቃቂ ወደ መልካምና ጽድቅ ተግባር ጠሪዎች ነበሩ። ስለዚህ አንዱን ያላህን መልእክተኛ ማስተባበል መልእክታቸው ተመሳሳይ ስለሆነ ኑህ አለይሂ ሰላም ይዞት የሚመጣው መልእክት ከሎጥ አለይሂ ሰላም የተለየ አይደለም። ኑህ አለይሂ ሰላም ይዞት የሚመጣው መልእክት ከሙሳ አለይሂ ሰላም የተለየ አይደለም። ሁሉም መልእክታቸው አንድ ነው። ምናልባት የአምልኮት ስርዓትና ህጋቸው ሊለያይ ይችል ይሆናል። ስለዚህም ጌታችን አላህ ባንዱ ያላህ መልእክተኛ መካድና ማስተባበል በሁሉም ያላህ መልእክተኞች እንደ መካድና እንደ ማስተባበል ይቆጠራል። ለምሳሌ ሁሉም ያላህ መልእክተኞች አንድ አይነት ሚሴጅ አንድ አይነት መልእክት እንዳስተማሩ ጥቂት ቆም ብዬ ባሳያችሁ ደስ ይለኛል። ከመጀመሪያው መልእክተኛ ብንጀምር ደስ ይለኛል ከኑህ አለይሂ ሰላም። ኑህ አለይሂ ሰላም መልእክቱ አንድ ነው እርሱም ጌታን አላህን በብቸኝነት እንዲያመልኩ ህዝቡን ጥሪ አድርጓል። ሁለት የቁርአን አንቀጾችን ለማሳያ አቀርባለሁ በሱረቱ አዕራፍ ምዕራፍ 7 አንቀጽ 159 እና በሱረቱ ሙአሚኑን ምዕራፍ 23 ቁጥር 23 ላይ Well, certainly the saint wrote to his pupil. He said, "Oh my pupil, worship Allah. You have no duty other than Him." Nuhum alayhi salam ወደ ህዝቦቻቸው ዘንድ ሄዱ ይለናል አላህ። ወደ ህዝቦቻቸው ዘንድ ሄደው ምንድን ያሉት? አላህን በብቸኝነት ተገዙ፣ ከአላህ ውጪ ለእናንተ የሚመለክ አምላክ የላችሁም አሏቸው ነው። ስለዚህ መልእክታቸው አንድ አላህን በብቸኝነት የሚገዙ ተውሂድ ነበር። ሁድ አለይሂ ሰላምን በተመለከተ በሱረቱል አዕራፍ ላይ በሱረቱል አዕራፍ ምዕራፍ 7 ቁጥር 65 ላይ በሱረቱል አዕራፍ 765 بسورة الهود من رفع سران قطر أمسان دلاء To add, we have seen their brother Hud عليه السلام He said, oh my people, worship Allah You have no duty other than him ودى عدى مزوج وندم مكتوهن Hud عليه السلام لكن الله جو ودى عليه السلام لزوجو هزوجه وي اللهم ببتن ينتا قزو كالله جي لننتا يمين ملك أملك يلا جهوم على جو لنا صالح عليه السلام لنبت ملك كتب بسورة الأعراف ምዕራፍ 7 ቁጥር 73 በሱረቱ ሁድ ምዕራፍ 11 ቁጥር 61 ላይ to some who have seen their brotherhood are salih alayhi salam he said oh my people worship allah in shameful deities ወደ ሰሙድም ህዝቦች ወንድማቸውን ሷሊህ አለይሂ ሰላምን ላክንላቸው ሷሊህም ለህዝቦቹ ምን አላቸው ህዝቦቹ አላህን በብቸኝነት ተገዙ ከርሱ ውጪ የሚመለክ አምላክ የላችሁም እናሏቸው ነው አላቸው እና የሁሉ መልእክተኞች መልእክት አንድ ነበር ስለሆነ በሁሉም እንደመካድ ይከተራል የተውሂድ አባት የሆኑት ኢብራሂም አለይሂ ሰላም አባታቸው በጥበብ ጠርተውታል አባታቸው በጥበብ የተውሂድን ምንነት አስተምረውታል የተውሂድን ብርሃን የሽርክን ጽመት ጠቁመውታል በቁኑ ጎዳና ላይ እንዲመጣ ጥሪ አቀረቡለታል ቁርአን ወብና ማረኪ ሆኖ የታሪካዊ ፍሰቱ በሱረቱል መርየም ምዕራፍ 19 ከቁጥር 41 ጀምሮ ታሪኩን ዘግቦታል بسورة المريم رفع 19 قطر 41 جيتاتشن الله من الله Remember the story of Ibrahim who was a prophet and a messenger and a righteous فزي مسعف استن مالتن بكردس قرآن است يا إبراهيم عليه السلام من تاريك لازبو جاو قال الله جاو He was a prophet and a righteous السو ملكم نبي يحجي نبر نايل الله وردو سورة المريم رفع 19 قطر 42 Remember when Ibrahim said to his father Oh my father, why do you worship something which cannot hear, which cannot see, which cannot benefit you at all? Ibrahim alayhi salamim la abbatu nivale gizi hona unastawus. Abbati hui, mismatin yammaychil, mayetin yammaychil, lidakmi yammaychil gu uzun akal, silimin istamil kalleh bulo basta maro gizi. Mariam asrazatan yarbasostile, awunim Ibrahim alayhi salam batafaj nagi giracho, remember, minalu katalo, Oh my father, there has come to me a knowledge that has not come to you. Follow me, I will guide you to the straight path. Abati hui, anta zinda yalmeta awkatini zinda metualina, wudukunu gulana emarah zinda, thakatalinyalu. Miriam asrazat enyalwarat layikattan al taliku. Remember when Ibrahim said to his father, Oh my father, do not worship Shaitan. Indeed, Shaitan has ever been to the most merciful disobedient. Awunim, Ibrahim alayhi salam, ሰሩቹ ሳይሆኑ አባታቸውን ሳይሰለቹ በሽርክ ጽልመት ውስጥ ለሚገኙ ለጣዖት ለሚሰግደው ጣዖትን እገቢያ ስፍራ ወጥቶ ለሚሸጠው ለአባታቸው እንዲህ አሉ። አባቴ ሆይ ሸይጣንን አትታዘዝ፣ ሸይጣንን አትገዘው። ሸይጣን እኮ ለአርህማን ለአዛኙ አምላክ ቀንደኛ ጠላቱ ነውና ብለው አስተማሩ። ስለዚህ ሁሉም ነቢያቶች ከሽርክ ሰዎች እንዲጸሩ በተውሂድ እንዲበው አላህን በብቸኝነት እንዲያመልኩ ለፈጠራቸው አካል ራሳቸውን አሳልፈው እንዲሰጡ ጥሪ አቅርበውላቸው እንደነበር ያሳያል። ስለዚህ አንዱ ነብይ መካድ የሁሉንም ነብይ ያስተምሩት እንደመካድ ነው። የመጨረሻው የነብዩ አለይሂ ሰላቱ ወሰለም እና የኢሳ አለይሂ ሰላምን ታሪክ ላንሳ። ነብዩላህ ኢሳ አለይሂ ሰላም ኢሳ ቢነ መርየም ከሁሉ መልእክተኞች ተመሳሳይ የሆነ መልእክተን አስተምሯል። ጌታችንም ማድማ ሱረቱል ማይዳ ምዕራፍ 5 ቁጥር 75 ላይ ነብዩላህ ኢሳ አለይሂ ሰላምን አስመልክቶ ከበፊተኞቹ መልእክተኞች ያለፈ መልእክተኛ እንጂ ሌላ አይደለም ይላቸዋል። እና ነብዩላህ ኢሳ አለይሂ ሰላም ለህዝብ እስራኤል የተላኩት መልእክተኛ የአላህን አንድነትና ብቸኝነት ሰብከዋል። አላህ አንድና ብቸኛ መሆኑን ይህ አንድና ብቸኛ የሆነው ጌታ የሁለትነትና የላ ባህሪ በውስጡ እንደማይንጸባረቅበት ያንዳ አያሉና ጠበኛው ጌታ ሞት እንደማያውቀው እና ፍጹም ዘውታሪና ሕያው ዘላለማዊ መሆኑን ይህ አንድና ብቸኛ የሆነው ጌታ አላህ ሱብሃነሁ ወተዓላ በብቸኝነት እንደመልኩ ህዝብ እስራኤልን ጥሪ አቀረበውላቸው። በተለያየ ስፍራ ላይ ቁርአን ዘግቦታል። بسورة آل عمران مقرف 3 قطر 51 بسورة المائدة مقرف 5 قطر 72 በሱረቱ ማይዳ ምዕራፍ 5 አንቀጽ 117 በሱረቱ ማይዳ ምዕራፍ 5 አንቀጽ 117 በሱረቱ መርየም ምዕራፍ 19 ቁጥር 36 እና ሱረቱ ዝኽሩፍ ምዕራፍ 43 ቁጥር 64 ላይ ነብዩላህ ኢሳ አለይሂ ሰላም ለህዝባቸው ምን አሉ? Indeed Allah is my Lord and you lords of worship him. This is the straight path. Allah ጌታይና ጌታችሁ ነው ይህ ቀጥተኛው መንገድ እሱንም በብቸኝነት ተገዙ ይህ ቀጥተኛው መንገድ ነው አላቸው ይላል። ስለዚህ ነብዩላህ ኢሳ አለይሂ ሰላም ኢሳ ኢብኑ መርየም የመርየም ልጅ ኢሳ አለይሂ ሰላም የአላህን አንድነትና ብቸኝነት ሰብከዋል። የመጨረሻው የነቢያት ፈርጥ የመልእክተኞች ማቋጫ የሰው ዘር ፈርጥና ምርጥ የሆኑት ነብዩ አለይሂ ሰላቱ ወሰለም አላሁ ተዓላ የአላህን አንድነትና ብቸኝነት እንዲያስተምሩ ነው መለኮታዊ መጽሐፍ አውርዶ በመልካም ስብና አሸብርቆ ይላካቸው። ቁርአን በሱረቱ ካፍ ምዕራፍ 18 የመጨረሻው አንቀጽ አንቀጽ 110 ላይ ሰይ በላቸው ለህዝቦች አም ሞርታል ላይክ ዩ ዳት ሪቨር ቱ ሚ ዩር ጋድ ኢዝ ዋን ጋድ አምላካቸው አንድ አምላክ ብቻ ነው የሚልን መለኮታዊ ራእይ የሚወረድልኝ ብጤያችሁ ሰው ብቻ ነኝ በላቸው። ብጤያችሁ ሰው ብቻ ነኝ ነገር ግን መለኮታዊ ራእይ ይመጣልኛል ይህም አምላካችሁ አላህ አንድና ብቸኛ ነው የሚል ነው። ስለዚህ ሁሉም መልእክተኞች ተመሳሳይ ሚሴጅ እና መልእክት ስላስተላለፉ በእስላም አንደኛው ነብይ ወደን አንደኛውን የምንጠላ አንደኛውን ከፋር ግን አንደኛውን ዝቅ የምናደርግ አንደኛውን አሞክሽን አንደኛውን የምናረክስበት ምንም አይነት ምክንያት የለንም ምንም አይነት ምክንያት የለንም። እንደውም ጌታችን አላህ Subhanahu Wa Ta'ala ሱራቱ ኒሳ ምዕራፍ 4 አንቀጽ 150 እስከ አንቀጽ 150 ላይ አንደኛው መልእክተኛ ተቀብሎ ሌሎቹ መልእክተኛ ተቀብሎ በአንዱ ማስተባበል እንኳን ምን ያህል ከባድ መሆኑን አላህ ዘንድ የሚመጣብን ቅጣት ጌታችን አላህ ነግሮናል። ሱራቱ ኒሳ ምዕራፍ 4 አንቀጽ 150 እስከ አንቀጽ 151 Verily those who disbelieve in Allah and his messengers እነዛ በአላህና በመልእክተኛው የሚክዱና የሚያስተባብሉ በመልእክተኞቹ መካከል wish to make distinction between Allah and his messenger በአላህና በመልእክተኛው መካከል መከፋፈል ማድረግ ለሚሹ ይህ ማለት በአላህ በጌትነቱ በአምላክነቱ ፍጥረት ዓለሙን በተንከባካቢነቱ አምነን እንቀበላለን ግን የላካቸው ነቢያቶችና መልእክተኞች ግን አሉ ብለን አናምንም ብለው በአላህና በመልእክተኞች መካከል መከፋፈልን ለሚሹ saying we believe in some but reject others በከፊሉ ነቢያቶች ደግሞ እናምናለን በከፊሉ መልእክተኞች እናምናለን በከፊሉ ደግሞ እንክዳለን ለሚሉ wish to adapt our way in between በእነሱም መካከል መከፋፈልን ለሚሹና መንገድን ለሚሹ they are truths in disbelievers እነሱ በርግጥ ግልጽ የሆኑ ካህዲዎች ናቸው። ይሄ ከክህደት ነው ከእምነት አይደለም ከኢማን ሳይሆን ከኩፍር ነው ከክህደት ነው። ስለዚህ አንዱ ነብይ ተቀብሎ ሌላውን ማውገዝ አይቻልም። በነገራችን ላይ ኢስላም ወብ የሚያደርገው ከመጀመሪያው ሰው ከአዳም አለይሂ ሰላም ጀምሮ እስከ መጨረሻው መልእክተኛ ነብዩ አለይሂ ሰላቱ ወሰለም ድረስ ሁሉንም ያላህ ነቢያቶችና መልእክተኞችን አምኖ መቀበሉ ነው። ሁሉንም ነብይ እንቀበላለን ሁሉንም መልእክተኛ እንቀበላለን አንዱን ተቀብለን ሌላውን እንጠልበት ምንም አይነት ምክንያት የለንም። ጌታችን አላህ Subhanahu Wa Ta'ala has commanded us not to make any distinction between the messengers ምክንያቱም እኛ ለጌታ ለአላህ ተዛዝ ያደረው ሙስሊሞች ነን። አላህ Subhanahu Wa Ta'ala ደግሞ በነቢያቶችና በመልእክተኞች መካከል ምንም አይነት መከፋፈልን እንዳናደርግ ተዛዝ ሰጥቷናል። to believe in them all በሁሉም መልእክተኞች እንድናምን አዘና እንዲህም ሲል በሱራቱ በቀራ ምዕራፍ 2 ቁጥር 136 ላይ say እናንተ ሙስሊሞች በሉ ብሎ ተዛዝ ሰጥቷናል። we believe in Allah በአላህ አንድነት በአላህ ጌትነት በሱ ፍጥረት ዓለሙን ተንከባካቢነት እናምናለን። that which has been sent down to us ለኛም የወረደልን መለኮታዊ መጽሐፍ ቅዱስ ቁርአንን አምነን እንቀበላለን። that which has been sent down to us to Ibrahim ለኢብራሂም አለይሂ ሰላም የወረደውን መጽሐፍንም እንዲሁ ኢስማኤል ኢሳቅ ለኢስማኤልና ለኢሳቅም ያዕቆብ ለያዕቆብ አላስባት እንዲሁም ለያዕቆብ ዝርያዎች ለያዕቆብ 12ቱ ነገዶች ልጆች that which has been given to Musa and Isa ለሙሳና ለኢሳም በተሰጠው መለኮታዊ መጽሐፍ እናምናለን በሉ። that which has been given to prophets from their lord ለነቢያቶች ከጌታቸው በተሰጠው መለኮታዊ መጽሐፍ ሁሉ መለኮታዊ መጽሐፍ እንደተሰለገሳቸው እናምናለን በሉ። we make no distinction between any of them በየትኛው መልእክተኛ በማናቸውም መካከል ልዩነትን አናደርግም። to him we have submitted እኛም ራሳችንን ለጌታ ለአላህ ተዛዛ ተልፈን እየሰጠን ሙስሊሞች ነን በሉ ይላል አላህ። ስለዚህ ስለዚህ እኛ ሙስሊሞችም ደሞናችን መጠን አላህን እናምናለን ትዛዙን እንከተላለን መልእክቱን እንተገብራለን ስለሆነም በቀራ 2536 በሁሉ መልእክተኞች እንድናመን በመካከላቸው ልዩነት እንዳናደርግ ጌታችን አላህ አዘናል ምክንያቱም በነቢያቶች መካከል መለያየትን የሚያደርግ አንዱን ተቀብሎ ሌላውን የሚክድ አላህ ዘንድ አሳማሚ ቅጣት ነው ያለው አላህ ከቅጣቱ ይጠብቀን በእዝነቱና በምሕረቱ ያካብብ በሱረቱ በቀራ ላይ ነግሮናል ቁጥር 136 በሱረቱ በቀራ ምዕራፍ 2 ቁጥር 136 ላይ ይቅርታ 137 ማለት ነው 137 ላይ so if they believe in the like of that which you believe then they are rightly guided الله تعالى برسو بامناچو بت بتي بيامنو برغ تمروال አሁን ካዲዎችን በተመለከተው እናንተ ባመናችሁበት በአላህ እንድነት ማመናችሁ እሱ ባወረደ መለኮታዊ መጽሐፍ አመናችሁ በመቀበላችሁ ከአዳም አለይሂ ሰላም ጀምሮ እስከ መጨረሻው ነብዩ አለይሂ ሰላቱ ወሰለም ድረስ የተላኩትን መልእክተኞች አመናችሁ በመቀበላችሁ አላህ የፈጠራቸው ከኛ ህዋስ ውጪ ያሉ ብራናዊ ፍጥረታቶች መላእክት አላችሁ ብላችሁ እንደተቀበላችሁ ነገ ያአላህ ሱብሃነ ወተዓላ ንክስናው ለሁሉም የሚታይበት ቀን አላህ ወተዓላ ማሊክ የውሚዲን የትንሳኤው ቀን ባለቤት ነውና አላህ ወተዓላ የትንሳኤው ባለቤት የሆነው ጌታ አላህ ሁላችንንም ይሰበስበናል ከመቃብር ያወጣናል ብላችሁ በትንሳኤ ቀን ማመናችሁ በቀዳው ቀደር ባመናችሁት በእነዚህ በስድስቱ እምነት መሰረቶች ባመናችሁት እነዚያ ካዲያኖች ቢያምኑ በርግጥ ተመረዋል ከተመሩ ደግሞ ሰላም ነው ከተመሩ እርካታ ነው ከተመሩ ፊርዳውስ አዕላ ጀነትን ነው የሚያገኙት ጥሩ ነው ቢመሩ but ነገር ግን those who goes against that has gone astray is misguidance ግን እናንተ ከመታመኑት በተገላቢጦሽ ከሆኑ ግን በተገላቢጦሽ በተቃራኒ ከሆኑ በርግጥ ተመዋሉ በርግጥ ከባድ የሆነ ስህተት ተሳስተዋል እዛው በቀራ 2 137 ላይ ነገርን ምን አለ الله but if they turn away ነገር ግን እናንተ ከመታመኑት እምነት ቢዞሩ then they are only in position እነሱ በርግጥ በጭቅጭቅ ውስጥ ብቻ ናቸው አለ በጭቅጭቅ ውስጥ ናቸው የሚሆኑት ከዛስ So Allah is sufficient for you against them. He is the all-hearer and the all-seer. እነሱንም አላህ ይበቃሃል አለ። በእነሱ ጉዳይ ላይ አላህ በቂ ነው። አላህ ድል ያደርጋል ከነሱ ጋር ችግር የለም። እርሱም ሰሚው አዋቂው ነው። እነሱን ጉዳይ ለኔ ተውልኝ አለ በቃ አላህ ለኔ ተውልኝ። ቢከተሉ ግን ተመሩ። አላህ በቃ እንትን ሱረቱ ጣሃ ላይ ምዕራፍ 20 ቁጥር 67 ላይ peace be upon the people who follow righteous سورة الطه مرافع قطر 47 سورة 7 سيون 47 سورة الطه مرافع قطر 47 سلام كنون قولانا بتمرو يا الله باروش ليهوني لاننا ايه سلام يشافن الباكيون ابه بي كترو بي امنو نورا انا جيتاتشن الله بنقراتشن لك هلاتشن انما دقونا هلاتشن انما كبرونا الحمد لله من الى الله سورة بكرة هلات تولات سمانيا مست كذا بفيت الله praise the messenger of this ummah ጌታችን አላህ Subhanahu Wa Ta'ala የዚህን উম্মা መልእክተኛ ነብዩ አለይሂ ሰላቱ ወሰለምን አልቋቸዋል and the believers who follow him for their belief እንዲሁም ደግሞ እሱን የተከተሉት ሙእሚኖችንም উম্মাውንም አማኙን উম্মም አላህ አልቋታል ምክንያቱም ነብዩ አለይሂ ሰላቱ ወሰለምን በመከተሉ ነብዩ አለይሂ ሰላቱ ወሰለምን ያመጡትን አስተምህሮት አምኖ በመቀበሉ እንዲሁም ደግሞ for not making distinction between the messengers በመልእክተኞች መካከል ልዩነትን ባለማድረጉ እናም አላህ ተዓላ ሱረቱ አልበቀራ ምዕራፍ 2 ቁጥር 285 ላይ በቀራ 286 አንቀጾች ነው ያሉት 285ኛው አንቀጽ ላይ ምን ይላል the messenger believes in what has been sent down to him from his lord መልእክተኛው አለይሂ ሰላቱ ወሰለም ወለሱ ዘንድ የተወረደለትን መለኮታዊ መጽሐፍ ማለትም ፉርቃንን አምኖ ተቀብሏል አለ so do the believers ሙእሚኖችም እንዲሁ አምነዋል ያ የመጣው መለኮታዊ መጽሐፍ አምኖ ተቀብሏል በምን በምን አመኑ ካልን ደሞ each one of them believes in Allah ሁሉም በአላህ አንድነትና ብቸኝነት አምነዋል his angels እሱ የፈጠራቸው የተለያየ ስራ ድርሻ ያላቸው መልእክተኞች እንዳሉ ተቀብለዋል his books እሱ ያወረዳቸው መለኮታዊ መጻሕፍት እንዳሉ በመልካም የሚያዙ ከክፉ የሚከለክሉ ጽድቅንና ክፉን ነገር ነጥሎ የሚያሳይ መጻሕፍት እንዳወረደ አምነው ተቀብለዋል and his messengers እሱ የላካቸው መልእክተኞች እንዳሉ የመልካም ሥራ አራአ የህይወት ተምሳሌት የሚሆኑ they say እንዲህም ብለዋል we make no distinction between one of his messengers and ከመልእክተኞች መካከል አንድም መነጣጠልን ሳንነል በሁሉም መልእክተኞች አምነናል የሚሉ ናቸው ታዲያ እነዚህ ሙአሚኖች ምን ይተበቃቸዋል ካላችሁኝ ለሁላችሁም ቡሽራ አለኩም ነው ማለት glad tidings for all of you ቡሽራ አለኩም ለሁላችሁም እንኳን ደስ አላችሁ ነው ማለት ምክንያቱም ጌታችን አላህ እንዲላ Allah promises a great reward for those who do not make any distinction between his messengers. Allah በመልእክተኞቹ መካከል ምንም አይነት መነጣጣልን ሳያደርጉ ላመኑ ሙእሚኖች ይሄን ቃል ኪዳን ገብቷል። የጌታችን ቃል ኪዳንም ተፈጻሚ ነው። ቁርአን በሱረቱ ኒሳ የሴቶች ምዕራፍ 4 ቁጥር 152 ላይ በቁጥር 152 ሱረቱ ኒሳ ምዕራፍ 4 ቁጥር 152 ላይ And those who believe in Allah እነዛ በአላህ ጌትነት በሱ ብቻኛ ተመላኪነት የሚያምኑ and his messengers andihum bemelektenyochu yemiyamnu and make no distinction between any of the messengers bemelektenyochacho bemelektenyochim demo mekakkel minim aynet liyunnet sayadergu hullunum mamnu mikkebelu we shall give them their rewards melkam mindachon enmeneddachawallan al ya rabbal alamin allah melkam mindachon kemimeneddachaw ya allah mirtabaloch allah yarget መልካም እንደን እንመነዳቸዋለን Allah is ever of forgiving most merciful Allah ማህሪውና አዛኙ ጌታ ነው ይላል ማህሪውና አዛኙ ሆኖ ጌታችን Allah ምንዳቸው ትልከን ምንዳቸው ፍርዶስን አላህ ከሚሆን ያላህ ባሮች ያድርገን ስለዚህ ቡሽራ ለኩም ያልኳችሁ ለዚህ ነው glad tidings for all of you ለሁላችሁም እንኳን ደስ አላችሁ የሚል ብስራት ተሰጣችሁ በስራቱ ከጌታችን የመጣው ሱረቱ ኒሳ ምዕራፍ 4 አንቀጽ 150 በአላህ የሚያምን በመልእክተኞቹ መካከል ምንም መነጣጠል ሳያደርግ የሚያምን ኢንሻአላሁ ተዓላ አላህ ዘንድ ትልቅ ምንዳለው ማህሪና አዛኝ ሆኖ ጌታ አላህ ለሁላችን ምህረቱንና አዝነቱን ያደርግልን እና ጌታችን አላህ condemned the people of the book አለር ኪታቦችን አላህ አውግዟቸዋል የመጽሐፍቱ ባልተቤቶችን for believing in some of the messengers and disbelieving in the others ምክንያቱም አለ ኪታቦችን አስተውላችሁ ከሆነ መጽሐፍ ወርዶላችኋል ነገር ግን መጽሐፉን ከመከተል ይልቅ በነቢያቶችና በመልእክተኞች መካከል መከፋፈልን አርገዋል ገሚሱን እንቀበላለን ገሚሱን ደግሞ አንቀበልም ያሉ ናቸው እና አላህ ይሄንን ተግባራቸውና ይሄንን እምነታቸውን አውግዞባቸዋል የተስፍራ ካላችሁ በቀራ ላይ እናገኛለን ሱረቱ በቀራ ምዕራፍ 2 ቁጥር 91 ላይ በሱረቱ በቀራ ምዕራፍ 2 ቁጥር 91 ላይ እንዲህ ይላል ጌታችን አላህ and when he said to them the jewish ለነዛ ለአይሁዶቹ ማለት ነው አላህ ባወረደው ነገር እመኑ በተባሉ ጊዜ አለ believe in what allah sent down አላህ ባወረደው ነገር እመኑ ተባሉ they say እነሱ ግን ምን አሉ we believe in what sent down to us and they disbelieve in what came after it while it is true confirming what is with them እመኑ በተባሉ ጊዜ በእኛ ላይ በተወረደው መጽሐፍ ብቻ እናምናለን ይላሉ አለ በእኛ ላይ በተወረደው መጽሐፍ ብቻ እናምናለን ይላሉ ከርሱ ኋላ አረጋጋጭ ሆኖ ማለትም በቁርአን ማለት ነው እርሱ ከእነርሱ ጋር ያለው መጽሐፍ አረጋጋጭ እውነተኛ ሲሆን ይክዳሉ አማኞች ከሆናችሁ ካሁን በፊት ያላህ ነቢያት ለምን ገደላችሁ በላቸው ይላሉ አሁን አይሁዶችን ነው የሚወቅሳቸው አላህ በቀራ 291 ላይ አላህ ባወረደው ነገር እመኑ ሲባሉ ምንድነው የሚሉት አላህ ለኛ ባወረደልን መጽሐፍ እናምናለን ነገር ግን ከኛ ውጪ በኋላ የመጣው ኮንፈርም የሚያደርገው ይሄ አረጋጋጩ ሙሰድቅ ተብሎ የሚጠራው መጽሐፍ ግን ቁርአን እሱን ግን አንቀበልም አንከተልም ነው እነሱ ዘንድ ያለው አረጋጋጩ ነው መጽሐፍ ግን እመኑ ሲባሉ አናምንም አንቀበልም ነው የሚሉት እውነተኛ ሲሆን ይክዱታል አለ ይሄንን መጽሐፍ ይክዱታል እውነተኛ ሆኖ ሳለ እና አማኞች ከሆናችሁ እናንተ እውነተኛ ታዳ የመጽሐፉ ባለቤት ነን የምትሉ ከሆነ እምነት በልቦናችን ውስጥ ኢማን አለ የምትሉ ከሆነ ታዲያ ከዚህ በፊት የተራከላችሁ የአላህ ነቢያት ለምን ገደላችሁ በላችሁ ሆኖ አላህ ጥያቄ ያቀርብላችሁ እና በተከሉ the Jewish did not believe in Isa and Muhammad sallallahu alaihi wasallam አይሁዶች በነብዩላህ ኢሳ አለይሂ ሰላም እና በነብዩላህ ነብዩ አለይሂ ሰላቱ ወሰላም ሁለቱም መልእክተኞች አይቀበሉ ነብዩላህ ኢሳ አለይሂ ሰላም ያውግዛሉ ነብዩ ሰለላሁ ዐለይሂ ወሰለምንም ይክዳሉ በተቃራኒው ደግሞ the Christians did not believe in Muhammad sallallahu alaihi wasallam ነሳራዎች ደግሞ በተቃራኒው ለነብዩ አለይሂ ሰላቱ ወሰላም አያምኑም አይቀበሉም ስለዚህ ወደ እስላም ሶስተኛው ግን ስትመጡ በሁሉም ነቢያቶች እኩል አድርጎ ሁሉንም አፍቀሮና ወዶ መልእክቶቻቸውን ተከትሎ የሚሄድ ነው ማለት ነው። ለዛሬ ጌታችን አላህ Subhanahu Wa Ta'ala በፈቀደው መጠን ይሄንን ያል ማየታችን መልካም ነው። አላህ በፈቀደው ፍቃዱ ከሆነ ኢንሻአላህ በሚቀጥለው ርዕስ በሚቀጥለው ቀን አዲስ ርዕስ ኢንሻአላህ ትምርታችንን እንቀጥላለን። The messengers and the messages መልእክተኞችና መልእክቶቻቸው በአላህ ፍቃድ ለዛሬ የነበረን ትምርት እዚህ ላይ ያበቃል። ወአኺሩ ደዋና አልሐምዱሊላሂ ረቢል ዓለሚን አስተያየት ይቀካላችሁ ማይኩ ለእናንተ ለቀቀለው ማይክ ፍሪ ቢስሚላህ ማለት ነው። ለእያንዳንዱ ነብይ አላህ Subhanahu Wa Ta'ala ቃል እንዳስገባቸው ነግረናል ረሱል ሰለላሁ ዐለይሂ ወሰለም መከተል እንዳለባቸው ማለት ነው። ግን አሁን ኢሳ አለይሂ ሰላም እኛ ነብይ አርገን ነው ወይ ምንቀበለው ሲመጡ ማለት ነው። ምክንያቱም ከዚህ በኋላ ነብይ አይመጣም ብሎናል አላህ Subhanahu Wa Ta'ala። ሁለተኛ ደረጃ ደግሞ ነብይ ለመሆናቸው ደግሞ ምንም አይነት ሌላ ማስረጃ ይዘው አይመጡም ማለት ነው። ከዚህ በኋላ አላህ ነብዮችን ሲልክ ለእያንዳንዱ እንዳስተማርከን መጽሐፎችን ሰጥቷል መለኮታይ ራሂም ሰጥቷቸዋል። ግን ነብይ ሳለይ ሰላም ሲመጡ ግን አሁን ምንም አይነት ነገር ይዘው እንደማይመጡ ነው የተማርነው ማለት ነውና ነብይ ሳለይ ሰላም ሲመጡ ነብይ ናቸው ሆኖ ከመጡ ከክርስቲያኖች ጋር እንጋጭም ወይ ከዚህ በኋላ ነብይ ይመጣል ብለው ስለሚያስቡ እነሱ ማለት ነው። አይ አይመጡም ካልን እኛ ሙስሊሞች ነብይ ኢሳን ምን ብለን ነው መግለጽ ያለብን? ሰሃባ ነው ወይ ምንላቸው? ምክንያቱም የረሱል ረሱል ሰለላሁ ዐለይሂ ወሰለምን ባይን ያየ ረሱልን የተከተለ በሳቸው ያመነ ያው ሰሃባ እንደሚሆን ማለት ነውና ብዙ ጊዜ ብዙ ለሞች ሰሃባ ሆኖ ነው የሚመጡት የሚል ስለሰማው እኔ ለብዙ ልጆች ስነግራቸው ልክ አይደለም ነብይ ሆኖ ነው የሚመጡት። ግን ነብይ ሆኖ ከመጡ የመጨረሻው ነብይ ረሱል የሚለውን አያደፈርስብንም ወይና ትንሽ በዚች ላይ ለሌላው መንገር የምችለውን ማብራሪያ ብትሰጠኝ ከቻልክ፣ ካልቻልክም ሌላ ጊዜ ማይክ ፍሪ። ሰላም አለይኩም ወራህመቱላህ تمسى السماء السلام عليكم ورحمه الله وبركاته እሺ ጥሩ እህታችን በጣም ቆንጆ ጥያቄ ነው የጠየቅሽው ማሻአላ። በነገራችን ላይ ጥያቄ ሲጠይቅ ማንንም ምንም ጊዜ የጠያቂውን የማዳመት ክህሎትና ምን ያህል ሰዎች ናቸው በትክክል ትምርቱን እየተከታተሉ ያሉት የሚለውን ምልክት እግረ መንገድ ይሰጣል። ለጥያቄሽ ጀዛኪላ ማሻአላ። ሁላችንንም ማስተማር የሆነ ጥያቄ ነው የጠየቅሽው። ነብዩ አላህ ኢሳ አለይሂ ሰላምን በተመለከተ ቁርአን በሱረቱ ዙኽሩፍ ምዕራፍ 43 ቁጥር 61 ላይ ለተንሳይቷ መቃረቢያ ምልክት ነው ይላል አላህ። ለተንሳይ ቀን ምልክት መቃረባ የኢሳ አለይሂ ሰላም መውረድ ነው። ሱረቱ ዙኽሩፍ ምዕራፍ 43 ቁጥር 64 ላይ ቁጥር 61 ይቀርታ ቁጥር 61 ላይ እና ነብዩ አላህ ኢሳ አለይሂ ሰላምን በተመለከተ ያው እኛ ሙስሊሞች ያለን መልከታ የአላህ ባሪያና መልእክተኛ ናቸው። የመርየም ልጅ መሆኑን አምነን እንቀበላለን። እንጅነቱ ለመርየም ነው። ነብዩላህ ኢሳ አለይሂ ሰላም አልሞቱም አልተሰቀሉም። ቁርአን ሱረቱ ኒሳ ምዕራፍ 4 አንቀጽ 157 ላይ አልተሰቀሉትም አልገደሉትም ብሎ ነግሮናል። ቁጥር 158 ላይ እዛ ሱረቱ ኒሳ ምዕራፍ 4 ላይ ይልቁንስ አሸናፊና ጠበኛ የሆነው ጌታ ወደ ራሱ ዘንድ ወሰደው እንጂ ለና። ታዲያ ኢሳ አለይሂ ሰላም ተመልሰው እንደሚመጡ የእስላም አስተምሮት አለ። ነብዩ አለይሂ ሰላቱ ወሰለም ቡኻሪ ላይ በሐዲሳቸው ገልጸዋል። ቁርአንም ደግሞ እንደሚመጣ ገልጾልና። ታዲያ ኢሳ አለይሂ ሰላም ተመልሰው ሲመጡ በነብይነት ማዕረግ ነው ወይ የሚመጡት? በነብይነት ማዕረግ ከመጡ ደግሞ እስልምና የሚያስተምረን ቁርአን በሱረቱል አህዛብ ምዕራፍ 33 ቁጥር 40 ላይ Muhammad is not the father of any of your men. Muhammad ከወንዶቻችሁ ያንደኛችሁም አባት አይደለም። But he is the seal of a prophets. እሱ ግን የነቢያቶች መቋጫ ነው። And the seal of the messengers in የነቢያቶች መቋጫና መደምደሚያ ይላል። ስለዚህ ከነብዩ ሰለላሁ ዐለይሂ ወሰለም በኋላ የሚመጣ መልእክተኛ ከሌለ ታዲያ እንዴት ነው ነብዩላህ ኢሳ አለይሂ ሰላም ነብዩ ሆኖ ከመጡ እርስ በርሱ አይጋጭም ወይ ለሚለው፣ ነብዩላህ ኢሳ አለይሂ ሰላም ሲመጡ ዳግም የሚመጡት ነብይ ሆነው ሳይሆን የሚመጡት የነብዩ ሰለላሁ ዐለይሂ ወሰለም ተከታይ ሆነው ነው የሚመጡት። የነብዩ ሰለላሁ ዐለይሂ ወሰለም ተከታይ ሆነው ነው የሚመጡት። ለዚህ ደግሞ ማስረጃው የሚሆነው ምንድነው? ነብዩላህ ኢሳ አለይሂ ሰላም ሱቢ ላይ በሚወርዱበት ጊዜ መህዲ ሊያሰግድ ሲል ነው የሚወርዱት። ይቃም ተብሎ መህዲ ሊያሰግድ ሲል ይመጣሉ። ከዛ በኋላ መህዲ ምን ያደርጋል? ለኢሳ አለይሂ ሰላም ይሰጣቸዋል እርሳቸው እንዲያሰግዱ። ነገር ግን ነብዩላህ ኢሳ አለይሂ ሰላም አይ በፍጹም አይሆንም አንተ ነው ማሰገድ ያለብህ ይሉትና መዲ እንዲያሰግድ ያደርጋሉ። እና መዲ የሚያሰግዳቸው ነብዩ አለይሂ ሰላቱ ወሰለም ይሄንን উম্মা እኔ እስሰግድ እንዳያችሁ ስገዱ ብሎ ቡኻሪ ቮሊዩም 1 የሐዲስ ቁጥር 628 ላይ እንዳስተማሩት ነው። ስለዚህ እንደ ነብዩ አለይሂ ሰላቱ ወሰለም ያሰጋገድ ስርዓት እንደ ሙስሊሞች እንደኛ ያሰጋገድ ስርዓት ነብዩላህ ኢሳ አለይሂ ሰላም ይሰግዳሉ። ጌታችን አላህ ማይዳ 5:3 ላይ ቁርአን ሱረቱ ማይዳ 5:3 ላይ this day I perfected your religions, I put my favors on you, I have chosen Islam from religions to you. ዛሬ ሃይማኖታችሁን ሞላውላችሁ ጸጋዬንም በእናንተ ላይ አረዘረስኩባችሁ ከሃይማኖቱም በኩል እስልምናን መረጥኩላችሁ ብሎ ይሄ ዲን ሙሉ ነው ስላለን የተሞላው ዲን ስለሆነ ሙሉ ስለሆነ ነብዩላህ ኢሳ አለይሂ ሰላም ይዘውት የሚመጡት አዲስ ነገር የለም። የሚመሩት በቁርአን ነው፣ በቁርአን ይመራሉ። ነብይ አይደለም የሚሆኑት፣ በቁርአን የሚመሩ የነብዩላህ ኢሳ አለይሂ ሰላም የነብዩ ሰለላሁ ዐለይሂ ወሰለም አስተምሮት የሚከተሉ የነብዩ ሰለላሁ ዐለይሂ ወሰለም አስተምሮት የሚተገብሩ ቁርአንን በህይወታቸው የሚያሳዩና በቁርአን ህግ የሚያስተዳድሩ ነው የሚሆኑት እንጂ ነብይ አይሆኑም። ሰሃባ ይሆናሉ ወይ ለሚለው ሰሃባ አይሆኑም። ሰሃባ የሚባለው በነብዩ አለይሂ ሰላቱ ወሰለም ዘመን የነበሩ ነብዩ ሰለላሁ ዐለይሂ ወሰለምን ያዩ ከዛ በኋላ ታቢዒዎች እስከመምጣታቸው በፊት ድረስ ያሉት ሰሃቦች ተብለው ይጠራሉ። እኛ ለምሳሌ አሁን ሰሃቦች አይደለም እንባለው፣ እኛ ሙስሊሞች ነው እንባለው። የነብዩ ሰለላሁ ዐለይሂ ወሰለም አስተምሮት የሚከተሉ ከሰሃቦች ከታቢዒዎች በኋላ ያሉት የታቢዒን ታቢዒን በኋላ ያሉት በአጠቃላይ ሙስሊሞች ነን። እነሱም ሙስሊሞች ናቸው፣ ግን እኛ የነብዩ ሰለላሁ ዐለይሂ ወሰለም ተከታዮች ተብለን ነው የምንጠራው እንጂ ሰሃባ ብለ ተብለን አንጠራም። ስለዚህ ነብዩላህ ኢሳ አለይሂ ሰላም ከነብዩ ሰለላሁ ዐለይሂ ወሰለም ጋር በአካል ስላልተገናኙ የእሳቸውም ተማሪ ስናልነበሩ ሰሃባ ተብለው አይሰየሙም። ነገር ግን የነብዩ ሰለላሁ ዐለይሂ ወሰለም ተከታይ ነው የሚሆኑት። ለዚህ ደግሞ ሐዲስ በጣም የሚያጸና ሐዲስ ማስቀመጥ ይቻላል። ነብዩ ሰለላሁ ዐለይሂ ወሰለም ቅድም እንዳሰመርኩ ሙሳ አለይሂ ሰላም እንኳን በህይወት ቢኖር ኖሮ እኔን ከመከተል ውጪ ምርጫ የለውም ብሏል። እኔን ከመከተል ውጪ ምርጫ የለውም። ስለዚህ ሲመጣ ነብዩ አለይሂ ሰላቱ ወሰለም እንደነገሩ ነብይነቱን ሊያረጋግጥላቸው ይመጣል። ነብይ መሆኑን ይናገራል። በአላህ ቃል ምድርን ያስተዳድራል ነው። ወላሁ አለም ማይክፍሪ ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስታዝ ጀዘከላ እግረ መንገዴን ግን አንድ አስተያየትም ሰጠው። ኡስታዝ የቁርአን አንቀጾችን ስትናገር ቶሎ ቶሎ ተፈጥናለክ። ለኔ ከሆነ አላቅም፣ ሌሎችም ካሉ ግን ይስተካከልልናል ማለት ነው። ያው ተማሪን ደሞ እኔ ሀቄን መናገር ስላለብኝ ነው። አያዎችን ስትናገር የቁርአን አያዎችን ትፈጥናለክ ኡስታዝ ለመጻፍ። እኔ አንዱ ያለፈኝ አንዱ ነው የምጽፈው እና ሌሎችም ታልፋለ ካሉ ታስተካክሏል። እኔ ብቻ ከሆንኩኝ ደግሞ የራሴን ችሎታ አዳብራለሁኝ። ማይክፈሪ ጀዛኪላ። መጀመሪያ ጥያቄ አስተያየት ለሰጠችኝ እህት ሀሳቤን ልሰንዝር እና ወደ ሀኑት ሀሳብ እመጣለሁ። የቁርአን አያዎችን ስጠቅስ ፈጥናለህ ብለሽኛል። ጀዛኪላ በቅድሚያ ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ቆንጆ ንግግር አላቸው። ሜ አላህ ጋር መርሲ ዘ ዋን ሁ ጊቭስ ማይ ፎልትስ አስ አ ጊፍት፣ ስህተቶችን እንደ ስጦታ አድርጎ ለሚሰጠኝ አላህ ይዘንለት ይላሉ። አላህ ይዘንለት ይላሉ እና ምክንያቱም እነሱ ያውቁታል ስህተቶቻቸውን ሲያሳያቸው የበለጠ ለጀነት የሚያበቃ ስራ መስራት እንደሚችሉ ስህተቶቻቸውን ማረም እንደሚችሉ ስለሚያውቁ ማለት ነው። አላኩላህ እንደ ስህተትም ባይሆን እንደ አስተያየት የሰጠሽኝ ሐሳብ ጥሩ ነው። ኢንሻአላህ ይታወቀኛል። አው ትንሽ ፈጣን ነኝ መሰለኝ፣ ለመቀነስ ሞክራለሁ። ኢንሻአላህ ጥሩ አመልከታ ነው። የኔም ዓላማ የጥቅሶቹን የምጠቅሰው ጥቅሶቹን እንድትይዙና ስትወያዩም ይሁን ስታስተምሩም ይሁን ስለ ኢስላም ስትናገሩ መረጃን መሰረት ያደረገ እንዲሆን ነው። እና ጥቅስ ብቻ ሳይሆን ንግግርም ላይ ፈጣን ነኝ ይመስለኛል። እና በቻልኩት መቀን እንሻአላህ ለመቀልነሽ እሞክራለሁ። አላህ ይርዳኝ። ሀኑታ ያቀረብሽልኝ ሀሳብ እንትን ከሆነ ጥያቄ ከሆነ እንሻአላህ መቆየት እችላለሁ። በጥያቄና መልስ በኩል ከሆነ መቆየት እችላለሁ። አይ ደርሱን እንድትቀጥል ነው ካልሽ ደግሞ ደርሱ በጊዜ የተገደበ ስለሆነ በሰዓት ፕሮግራም የወጣ ነው። ዝም ብዬ ሳይሆን ማስተምረው ፕሮግራም እንዲሆነ ነው እና ከፕሮግራምድ ኮንኩት ውጪ ነው ማስተምረው ማለት ነው። እና ምን ያህል ጊዜ ማስተማር እንዳለብኝ ይሄንን ትምህርት ምን ያህል ጊዜ ማስተማር እንዳለብኝ ያፋለስብኛል። ልክ እንደ ትምህርት ቤት አስተማሪዎች እንትን ምንድን ነው የሚባለው ይሄ ሌሰን ፕላን ነው የሚባለው። እንደ ሌሰን ፕላን ስለሆነ የምትማሩት ሌሰን ፕላኔን ያበላሽብኛል። እንዳያበላሽብኝ ስለምፈልግ በጥያቄና መልስ ጊዜ አለኝ መቆየት እችላለሁ። ትምህርቱን ግን መቀጠል አልችልም። ጀዛኪላ ማይክ